ጌታ ኢየሱስ መድኃኒዓለም በድለናል። ጌታ ኢየሱስ መድኃኒዓለም እንፈራለን። እንደ ፍቅር ብዛት እንደ ጽድቅ ፍርድ በደል በድለና ፊት እንዋረድ የኃጢአት ቀንበራችን እርሱ አዋርዶነ የጸጋህን ዙፋን ማየት አስትቶነ ማረን ስለበደለው ማረን ስላጠፋነው ማረን ጌታ ኢየሱስ ማረን ፍቅርህ ያውነው ማረን ስለበደለው ማረን ስላጠፋነው ማረን ጌታ ኢየሱስ ማረን በፊት ማን ይቆማል? ንጹናት በአንተ ዘንድ ክፉ አያድርም። ቅዱስነት በበጎ ደም አጽን ቀድስ ወደ ፍቅር ጉይመለስ በበጎ ደም አጽን ቀድስ ወደ ፍቅር ጉይመለስ ማረን ማረን ማረን ይቅር በለን ማረን ማረን ማረን ይቅር በለን ማረን ማረን ማረን ይቅር በለን ማረን ማረን ማረን ይቅር በለን ካንተ ጋር መስማማት ይሁን በኑሮችን ከክፉ መንገድ ይመለስ ልቦናችን ከቶ ለማበጀው ኑሮ ቆላይ ሆኖ ቀረ ዝንቡ ከስሩ ከቶ ለማበጀው ኑሮ ቆላይ ሆኖ ቀረ ዝንቡ ከስሩ ማረን ማረን ማረን ይቅር በለን ማረን ማረን ማረን ይቅር በለን ማረን ማረን ማረን ይቅር በለን ማረን ማረን ማረን ይቅር በለን ጌታ ኢየሱስ መድኃኒዓለም ጌታ ኢየሱስ መድኃኒዓለም እንፈራለን። እንደ ፍቅር ብዛት እንደ ጽድቅ ፍርድ በደል በድለናል ፊት እንዋረድ የኃጢአት ቀንበር ከብዶን እርሱ አዋርዶናል የጸጋህን ዙፋን ማየት አስትቶናል ማረን ስለበደለው ማረን ስላጠፋነው ማረን ጌታ ኢየሱስ ማረን ፍቅርህ ያውነው ማረን ስለበደለው ማረን Maren, maren, ስለበደለ ማረን ስላጠፋነ ማረን ጌታ ኢየሱስ ማረን ፍቅርህ ያለው ማረን ስለበደለ ማረን ስላጠፋነ ማረን ጌታ ኢየሱስ ማረን እንደ ፍቅር ብዛት እንደ ዝርግ ፍርድ በደል በድለና ፊት እንዋረን የአጢአት ቀንበራችን እሱ አዋርዶና የጸጋን ዙፋን ማየት አስተጣና ማረን ስለበደልን ማረን ስላጠፋን ማረን ጌታ ኢየሱስ ማረን ፍቅርህ ያለው ማረን ስለበደልን ማረን ስላጠፋን ማረን ጌታ ኢየሱስ ማረን እንደ ፍቅር ብዛት እንደ ጽድቅ ፍርድ በደል በድለና ፊትን ዋረድ የአጢአት ቀንበራችን እሱ አዋርዶና የጸጋህን ዙፋን ማየት ተስኖና ማረን ስለበደልነው ማረን ስላጠፋነው ማረን ጌታ ኢየሱስ ማረን ፍቅርህ ያለው ማረን ስለበደልነው